അൽഹംദുലില്ലാഹി റബ്ബിൽ ആലമീൻ, വസ്സലാത്തു വസ്സലാമു അലാ അഷ്റഫിൽ അംബിയാഇ വൽ മുർസലീൻ നബിയിനാ മുഹമ്മദിൻ വആലിഹി വസഹ്ബിഹി അജ്മഈൻ. അമ്മാ ബഅദു, അശ്ശബാബു വൽ ഖുർആനുൽ കരീം. ബിഇദ്നില്ലാഹി അസ്സ വജൽ ለተወሰነ ደቂቃዎች ያክል ወጣቶችና ቁርአን በሚል ለማስታወስ የተወሰኑ ምክሮችን ለመለገስ እፈልጋለሁኝ። አላሁ ሱብሃነሁ ወተዓላ እኔን በምናገረው ተግባሪና ትክክለኛ ንግግርን ወይም ምክርን መለገስ ያድርገኝ። አድማጮቼንም መልካም አድማጮችና ተግባሪዎች ያድርጋቸው ይልኩኝ። በዚህ ርዕስ ስር ሶስት ነገሮችን እንመለከታለን። الشباب والقران الكريم ስለ ወጣቶች ስለ ቁርአን ለወጣቶች በቁርአን ረገድ ተምሳሌት ሊሆኗቸው የሚችሉ እነማን እንደሆኑ ሁላችንም እናውቃለን። በወጣትነታቸው የድሜ ክልል ከቁርአን ጋር ምን አይነት ግንኙነት እንደነበራቸው ሰሃቦች ጥቂቶቹን ከብዙዎቹ እንመለከታለን። በመጨረሻም ያለንበት ሴንቸሪ ትውልዶችና ወጣቶችና ቀደምት ወጣቶችን በተወሰነ ያክል ለማነጻጸር ሞክራለሁ። እንግዲህ ወጣት ሲባል ሁሉም ያውቃል፣ ዴፊኒሽን የሚያስፈልገው አይመስለኝም። ግን ወጣት ሲባል ሁለት ነገሮች በውስጡ ይዟል። አንድ የሚጨምር ነገር ነው፣ የቆመ ነገር አይደለም። ሁለተኛ ኃይል አለው፣ ማምረት የሚችል ክፍል ነው ማለት ነው። ስለዚህ ባጭሩ ወጣት የሚለው ጨማሪና ኃይልን ያያዘ የሰው ልጅ የእድሜ ክፍል ማለት ነው ያለው ወጣት ይባላል። ባጭሩ ከስንት እስከ ስንት ነው የሚለው የዑለማዎች ልዩነት ቢኖርም እስከ 30 ነው፣ እስከ 33 ነው፣ እስከ 40 ነው። ሐታ ኢዛ በለገ አሹደሁ ወበለገ 40 ሰነተን በሚለው ሂደው እስከ 40 ድረስ ወጣት ይባላል ያሉ ዑለማዎችም አሉ። ስለ ወጣት እስልምና ብዙ አስተምሯል። انهم فتيتون امنوا بربهم وزيدناهم هدى ከአላህ ውጭ ሌላ ነገር አናመልክም ብለው ከህዝቦቻቸው ተነጥለው ዋሻ ውስጥ ገብተው ለበርካታ አመታት አላህ እዛው እንዲተኙ አድርጓቸው በኋላ የነሱን ታሪክ በሱረቱል ካህፍ ውስጥ ተርኮልናል፣ ምን ያህል ድንቅ አቋም እንደነበራቸው። ወጣቶች ብዙ ነገሮች ይፈልጓቸዋል። ተቃራኒ ጾታ ሴቶች ወንድ ወጣቶችን ይፈልጋሉ፣ ወንድ ወጣቶች ሴት ወጣቶችን ይፈልጋሉ። ጦርነት በወጣቶች ያምራል። ሸይጣንም በሙዚቃው በመጠጡ በመኑ ይያለ ወጣቶችን ነው የሚያሽበለብለው። አላሁ ሱብሃነሁ ወተዓላ እስላምም ወጣቶችን ይፈልጋል። ለዚህም ነው የወጣትነት የድሜ ክፍል ለብቻ ጥያቄ የሚቀርብለት ነገው መልቂያማ ለንተዙለ ቀደም አብዲን የውመል ቂያመቲ ሐታ ዩስአለ አን አርባዕ። ያንድ ሰው ሁለት እግሮች ከቆሙበት አይንቀሳቀሱም ከአራት ነገር ሳይጠየቅ። አንደኛው ጥያቄ ዋን ሸባቢሂ ፊማ አብላ፣ የወጣትነት የእድሜ ክፍሉን ክልሉን በምን እንዳበሰበሰው ይጠየቃል። ለሰሩበት ደግሞ ልዩ ስጦታ ተዘጋጅቶላቸዋል። ወሻቡን ነሻአ ፊዒባደቲ ረቢሂ፣ ነገ የሰው ልጆች በፀሐይ ሲቃጠሉ የቂያማ ዕለት ፀሐይ በጣም ከመቀረቧ የተነሳ ከአካላቸው የሚወጣው ላብ ሲያጥለቀልቃቸው የወጣትነት የእድሜ ክፍልን አላህን በመገዛት ያሳለፉ የሆኑ ወጣቶች ጥላ ተዘጋይቶላቸው ይቀመጣሉ። ስለ ወጣቶች ብዙ ማለት ይቻላል፣ ግን ወጣትነቱ ብቻ ሳይሆን እዚህ ቦታ ላይ ለትልቅ ማዕረግ የሚያበቃው ሲሰሩበት ስለሆነ ወጣቶች እድሜያችንን እንጠቀምበት ለኢስላምና ለሙስሊሞች። ጠይብ አልቁርአኑል ከሪም ቁርአን ማስተዋወቁ የሚያስፈልግም አይመስለኝም። ስለ ቁርአን እንነጋገር ከተባለ በጣም ሰፊ ሰዓት ያስፈልጋል። የዛሬው የፈደክር የምክር ሰዓቱ በጣም ጠባብ ነው፣ በደቂቃዎች ነው። القرآن الكريم هو كلام الله عز وجل يا الله نغغرنا القرآن ليس مخلوقا فطور አይደለም ምክንያቱም الله سبحانه وتعالى ፈጣሪ ነው የሱ ባህሪ ፍጡር ሊሆን አይችልም። القرآن القرآن هو كلام الله وكلامه سبحانه وتعالى صفة من صفاته القرآن الكريم لسربت لاوقوت لانببوت لتردوت ህገ መንግስታቸው አድርገው ለያዙት የሁለቱንም አገር ደስታ የሁለቱንም አገር መድህን እንዲያገኙ ያደርጋቸዋል። وانه لذكر لك ولقومك وسوف تسالون ስለ ቁርአን ይናገርና ረሱልን አለይሂ ሰላቱ ወሰለም እንዲህ ይላቸዋል፣ ዝናችሁ ነው፣ መወሻችሁ ነው፣ ክብራችሁ ነው ይላል። القرآن الكريم الله سبحانه وتعالى السندا وردونا السندا ميتبقوا تناغروال إنا نحن نزلنا الذكر وإنا له لحافظون الذكر الذكر اسم من أسماء القرآن القرآن بركاته اسمه تشالوت كالنزاوست ذكر تبلوال مكارينو من مكاريانو زنامنو يدرجا ماغنيامنو إنانا نعردنا القرآن إنانا نتبقوا على النبلوال الله سبحانه وتعالى القرآن الكريم وننزل من القرآن ما هو شفاء ورحمة للمؤمنين قرآن النار دالا لأمانيوش إذنتنا مفوشا سيخون إلال القرآن الكريم سلى قرآن بزمالة الشالة وطاتوشنا قرآن من عينة جنيونتنا الله شوبه الساعات ወጣቶች ከቁርአን ጋር ያላቸው ግንኙነት በደቂቃዎች፣ በሰዓታቶች፣ በሳምንታቶች፣ በቀናቶች፣ በወራቶች፣ በአመታቶች ወይንስ በእስትንፋሳቸው ነው ከቁርአን ጋር ያላቸው ግንኙነት? እሚፈልገው በእስትንፋስ ከቁርአን ጋር ግንኙነት ሊኖረን ይገባል ወጣቶች። القرآن دستور الأمة وأساس نهضها به أخرج الله من الظلمات إلى النور يزج حزب هج من قست نو قرآن يصوى مدقى كف مالكى مبلت أجوانو بزو مبلت أجواج بنورم لزج أمة وانو قن قرآن نو بقرآن نو الله يسول جوتشن كتشلماوش ودبرحان يوطاو ألف لام را كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد يسوليوش كتشلماوش ودبرحان موجعان وقرآن كتميت ودكناتشا فمان نيوم سينشري فمان نيوم زمن فمان نيوم بوتا لمان نيوم هزد ከተለያዩ ፈተናዎችና ከተለያዩ አደጋዎች መውጫ መዳኛ ነው ቁርአን። እስልምና ከማይቀበላቸው የተወላገዱ ስሜቶች ከአጭበርባሪዎችና ከተዛቡ ፈለጎች ሁሉ ያድን የሚችለው ቁርአን ነው። በተለይ ባለንበት ጊዜ የስሜትን ለመከተል በሮች በተበረጋገዱበት ሴንቸሪ ውስጥ ወጣቶች ከቁርአን ጋር ያላቸው ግንኙነት የተጠበቀ መሆን አለበት። ጠይብ ቁርአንን ምን ያህል ቀርተነዋል? ቁርአንን ምን ያህል አውቀነዋል? ስለ ቁርአን ምን ያህል ተጨንቀናል? በቁርአን ምን ያክል ምን ያህል ሰርተናል ወጣቶች? ይሄን ጥያቄ ሁላችንም ራሳችንን እንጠይቅ። ለዚህ ሞዴል ሊሆኑን የሚችሉ በርካታ ወጣት ሷሃቦች ቢኖሩም ሁሉም ሷሃቦች ሞዴሎቻችን ናቸው ከቁርአን አንጻር። ሆኖም ወጣትነት እድሜ ላይ ይያሉ ከቁርአን ጋር የነበራቸው ግንኙነት ምን ያህል የተጠበቀ እንደሆነ ስለነሱም በረሱል አለይሂ ሰላቱ ወሰለም አንደበት ምን እንደተባለላቸው ሁሉንም መዘርዘር ባይቻልም የተወሰኑትን እጠቅሳለሁኝ። لقد كان الحرص الذي تمتع به شباب الصحابة رضوان الله عليهم على هذا الكتاب مدعاة لأن يفوقوا غيرهم حتى يأمر النبي صلى الله عليه وسلم باستقراء القرآن من أربعة. لقرآن ينبرات شو شنكت كقرآن كان ينبرات شو ريليشن قرآن لماوك ينبرات شو سستة قوت شنكت كهل من دي بلتوا درقوات شوال رسول عليه الصلاة والسلام كأرات ምርጥ ወጣት ሷሃቦች ወይም ከአራት ሷሃቦች ቁርአንን ተማሩ ብለው አስተላልፈውላቸዋል። ثلاثه منهم من الشباب ከአራቱ ቁርአን ከነሱ ቀሰሙ ከተባለላቸው አራቱ ሷሃቦች ሶስቱ ወጣቶች ነበሩ። ሙአዝ ወብኑ መስዑድ ወሳሊም رضي الله عنهم اذ يقول استقرئ القران من اربعه كأرات قرأت قرآنا قسم تمارو قالوا من عبد الله بن مسعود فبدا به عبد الله بن مسعود نجمرت وسالم مولى ابي حذيفه وابي بن كعب ومعاذ بن جبل الذين اشاراتهم قال لا ادري بدا بابي او بمعاذ رواه البخاري ومسلم اردت ثلاث وطاتوچ ناتشو ويشهد انس رضي الله عنه مع معاذ لشباب اخر هو زيد بن ثابت ليلام وطات الله زيد بن ثابت يغنيبتال قرانن شمددوال جمع القران على عهد رسول الله صلى الله عليه وسلم اربعه برسول عليه الصلاه والسلام زمن اربع صحابوچ قرانن شمددوال كلهم من الانصار كمدينة سوچنا تشعراتهم أبي ومعاذ بن جبل وأبو زيد وزيد بن ثابت رواه البخاري ومسلم أستن ملك ترى بترى معاذ بن جبل فقد اتفق أهل السير على أنه مات في طاعون بأسرة من تنيا وآمة هجرة بورشي نبري موتوف بأمر أستدادار النت قزي ምን ያህል ነበረ ሲሞት እድሜው 33 ነው 38 ተለያይተውበታል። ረሱል አለይሂ ሰላቱ ወሰለም ሲሰደዱ የሱ እድሜ 15 ወይም 20 አመት ሊሆን ይችላል። የ20 አመትን ወጣት ቁርአን እንዴት አድርጎ ነበር የለወጠው? ትላልቅ የሚባሉ ሷሃቦችን በፊቅህ በእውቀት ረገድ በልጦ የተገኘበት እስቲኒ رسول عليه الصلاة والسلام انده بلوال اعلم امتي بالحلال والحرام معاذ بن جبل رواه احمد حلالنا حرام بما وقرقد يمجمر يوم بوتا يميزو معاذ بن جبل نو بلوال رسول عليه الصلاة والسلام لقد قاده القرآن للخير كل الخير طرولة باله اللو معاذ رضي الله عنه قرآن ند توتال كان معاذ بن جبل شابا جميلا سمحا من خير شباب قومه شر نبره قران شر دي هون ادرغوتال عند نجر سقين تبلو تطيقو امبي بلا ياوقم معاذ بن جبل كان معاذ اذا تهجد من الليل قال اللهم قد نامت العيون وغارت النجوم وانت حي قيوم اللهم طلبي للجنه بطيء وهربي من النار ضعيف اللهم اجعل لي عندك هدى ترده الي يوم القيامه انك لا تخلف الميعاد عينك تنيتوال انت التنياهم يا جنه مفلقي بطام زغمتنيا نو كاسات مشاشيم دكاما نو ጌታዬ የኔን ክናቻና ትክክለኝነት በጅ አይደለምና የውመል ቂያማ የተመረህነህ እንድትለኝ ቃልህንም ማታጥፍ ነህና ይሄን እንጠይቃለሁ ይል ነበር። ረሱል አለይሂ ሰላቱ ወሰለም ምን ብለውታል? والله اني لا احبك قالت ዝም ብለው ማንንም ሰው አይወዱም ረሱል አለይሂ ሰላቱ ወሰለም በአላህ ምዬ ነግርሃለሁ እወድሃለሁ አሉት። ከቁርአን ጋር ምን ያህል ግንኙነት እንደነበረው ሌላው ሰው አብዱላህ ኢብኑ መስዑድ እቅራ አለይ አሉት። አንድ ቀን ቁርአን አንብብልኝ አቅራው አለይከ ወአለይከ ኡንዚል ባንተ ላይ ወርዶ እኔ ባንተ ላይ አነባለሁ አላቸው። እኒ ላሽተሂ አን አስማዐሁ ሚን ገይሪ ከኔ ሌላ ካለ ሰው መስማት እንፈልጋለሁ አሉ። فكيف اذا جئنا من كل امه بشهيد وجئنا بك على هؤلاء شهيدا مثلوا انقص كسوره النساء درس بقى حالوت يادامطو امباتشو كولل بلو ورده ايه من ياسايال عبد الله بن مسعود كقران غير يالو غنيونت ጥሩ እንደነበረ ረሱል አለይሂ ሰላቱ ወሰለም እየመሰከሩለት ነው። من سره ان يقرا القران رطبا كما انزل فليقراه على قراءه ابن ام عبدين قالوا قران اندورد بذاو مقراتن يفلجه سو با عبد الله بن مسعود اقرار يقرالو رسول عليه الصلاه والسلام ما نزلت ايه من كتاب الله الا وانا اعلم اين نزلت وفيما نزلت አንዲት ማንቀጣል ወረደችም ለምን እንደወረደች የት እንደወረደች አውቃለሁ አለ። ይሄ ለጋ ወጣት አብዱላህ ኢብኑ መስዑድ የዘመናችን ወጣቶች ከአብዱላህ ኢብኑ መስዑድ ጋር ራሳቸውን ለማነጻጸር ቢሞክሩ የት እንዳሉ ራሳቸውን መጠየቅ ይችሉ ይሆናል። በርካቶችን ማንሳት ይቻላል። ታዲያ እኛ የት ነው ያለነው? ከቁርአን ወንድሞቼ እህቶቼ ጾታ ሳይለይ የወጣትነት እድሜን እንጠቀምበት። ስለ ቁርአን ብዙ ማለት ይቻላል። مثل الذي يقرأ القرآن وهو حافظ له مع السفرة الكرام البررة የመላእክቶችን ደረጃ ማገኘት ይቻላል። በትክክል ቁርአን የሚቀሩ ሰዎች በቁርአን ብቻ የትነንኛ ከዚህ ደረጃ يوم القيامة ቁርአንን በትክክል የቀሩ ሰዎች ቁርአኑና እነሱ ይቀርባሉ። ያነበባችሁ ወደ ላይ ውጡ ይባላሉ። የእናንተ የመጨረሻ የምትቀሯት አንቀጽ እዛ ቦታ ነው የጀነት ቦታችሁ ይባላሉ። እኛስ የት ነን? በዱንያ ላይም የሰዎች አሰጋጅ ሆኖ ኢማምነት የሚሰጠው ከቁርአን ጋር ያለው ግንኙነት የተጠበቀለት የሆነ ሰው ብቻ ነው። የኡሙል ቀውም አቅራኡሁም ለኪታብላህ ወጣቶች የተለያዩ ሶሻል ሚዲያዎች አሉ። ፌስቡኩ፣ ዋትስአፑ፣ ሌላው በእነዚህ ነገሮች ራሳችንን ቢዚ አድርገን ከቁርአን ጋር ያለን ግንኙነት የወረደ ከሆነ እንከስራለንና ወደ ቁርአን እንመለስ። 24 ሰዓት ከቁርአን ጋር ያለን ግንኙነት የተጠበቀ መሆን አለበት። ስንቶቻችንን ቁርአንን በተጅዊድ የቀራ ነው? ስንቶቻችንን የቁርአንን ትርጉም ሙሉ በሙሉ እንኳን ባይሆን እንደው ሶላት ላይ የምናነባቸው አጫጭር ምዕራፎችን የምናውቀው? ስንቶቻችንን በሳምንት ቁርአን ይሄን ያህል እቀራለሁ ብለን ይወሰነው? ድል የሚገኘው በቁርአን ስንመራ ብቻ ነው። ደስታ ቁርአን ውስጥ ነው ያለው። የጀነት መንገድ ቁርአን ውስጥ ነው ያለው። ከጀሃነም፣ ከሽርክ፣ ከቢዳአ፣ ከመጥፎ ነገሮች ለመጠንቀቅ ቁርአንን ስናውቅ ብቻ ነው። ቁርአን ነው የህይወታችን መመሪያ ሊሆን የሚገባው። የተከበራችሁ ወንድሞቼና እህቶቼ ከቁርአን ጋር ያለን ግንኙነት የተጠበቀ በሆነ ቁጥር አላህ ይወደናል። አላህ ከወደደን ደግሞ መጨረሻችን ጀነት ነው። ማንንም ቢጠላን፣ ዓለም በሙሉ ቢጠላን አላህ ከወደደን ማንንም ሊጎዳን አይችልምና የቁርአንን ነገር አደራላለሁኝ። ወደ ቁርአን ሁላችንም እንመለስ። የዛሬው ምክሬ በዚህ አጠናቅቃለሁ። ወሰለላሁ ወሰለም አላ ነብይና ሙሐመድ ወአኺሩ ዳዋና አንልሐምዱሊላሂ ረቢል ዓለሚን።